የቀድሞ ትንት እንዳስለመድከኝ መንፈስ በውስጤ ከቷ ይብረድበ መንፈስ በውስጤ ከቷ ይብረድበ ጌታ አደራ Yinded, አንተን ያወቅኩበት የፍቅር እሳቱ ውስጤን ተቆጣጥሮት ቀንም ሆነ ማታ ኢየሱስ ስላለ ስምን ሳላነሳ እንዴት እምላለው ደከመብኝ ዛሬማ አይላጣሁኝ ምንድነው ስታገኘን እንዳልኩን ባዶዬ आजे I'm lucky, I'm lucky, I'm lucky, oh, I'm lucky. Ke chahe, oh,